ኑረን በዛው ሞተን የውም ልቅያማ ሙስሊሞች ተብለው ከሚሰበሰቡ ደጋግ በመቀጠል ሙስሊሞች ሆነው ሸሪዓን በዚህ መልኩ ከሌሎች ጋር ያጣላናል የሚሉ ሰዎች ሱብሓነላህ፣ አሁንም እኮ ሸሪዓን ስንተው እኮ የምንጣላው አካል እኮ አለ። ግን የየትኛው ፍቅር ይሻለናል ብለን እየመረጥን እንደሆነ ልንገነዘብ ይገባናል። ሸሪዓን ትተን በምድር ላይ ያሉ ሰዎች ምዕራባውያንም ሆኑ ምስራቃውያን፣ እነሱ ከኛ እንዳይነጠሉ ሸሪዓችን ማወጅ የለብንም የምንል ሰዎች፣ የሸሪዓው ባለቤት ግን የፈለገ ያምጣ እያልን ነው። ሰማይና ምድር የፈጠረ አላህ ስብሓነ ወተዓላ ወመዕሉሙን አና መን አርዳ አላህ ቢሰኸጢ ናስ ረዲየ ላሁ አንሁ ወአርዳ ናሰ አንሁ ዓላ ረግሚ አንፍህም ወአነ መን አርዳ ናሰ ቢሰኸጢ ላሂ ሰኸጠ ላሁ ዓለይህ ወአስኸጠ ናሰ ዓለይህ። ለሁሉም መልእክት የሚተላለፈው አላህን ለማስደሰት ሲል ሰው የፈለገ ያምጣ የሚል ሰው አላህ ይደሰትበታል፣ ሰዎችም ሳይወዱ ይደሰቱበታል። ወላሂ ብዙ ሰዎች ሐቅ ስለያዘ የጠሉት ሰው እስቲ ስለዚህ ሰው የመጥፎ ነገር ተናገሩ በሚባሉ ጊዜ አንድም የላቸውም። አላህ ሳይወዱ በግዳቸው እንዲወዱት አድርጓቸዋል። እንዲያውም መጥፎ ንግግር እየተናገሩ ቆይተው እከለ መጥቷል አኺ ጨዋታችሁ ቀይሩ የሚባልበት ሰው አለ። አላህን አስቆጥተው ሰውን ማስደሰት የሚፈልጉ ሰዎች ደግሞ የፈለገ ቢያደርጉ እድሜ ልካቸው ባሪያ ሆነው ይኖራሉ እንጂ ወላሂ ማንም የሚደሰትላቸው የለም። አላህ ራሱ ሰዎችን የፈጠረ የሆነ አምላክ ወለን ተርዳ አንከ ልየሁድ ወለን ነሳራ ሐታ ተተቢዐ ሚለተሁም፣ ዲንህ እስክትለቅ ሳይሆን የእነሱ ዲን እስክትከተል ድረስ አይወዱህም። በቃ ቁረጥ፣ የፈለግ ካምጣ ብሏል አላህ ስብሓነሁ ወተዓላ። ግን እነዚህ ሰዎች ምን እንበላቸው ከተባለ ሰው አፉ ሲከፈት ጭንቅላቱ ይታያል እንደሚባለው፣ እነሱ ራሳቸው ስለ ራሳቸው ተናግረዋል። እኛ ምንም ማለት አንችልም። በዲናቸው አላህ የፈለገ ያምጣ ያሉ ሰዎች ናቸው። በእርግጥ እኛ እንዲህ አይነቱ ከሙስሊም ስንሰማው አንጀታችን ይቃጠላል ይበጠሳል እንጂ ለነሱ እኮ እንደ ቀላል ነገር እኮ ነው። ለነሱ እንደ ቀላል ነገር ነው። ያው ያሉበት ደረጃ ይነግሩናል እንጂ ምንም የሚሰጥ ሑክም የለም። ዲን አልኢስላም በምን መልኩ እንደያዙት ምን الناس من يعبد الله على حرف وطرف وجانب من الدين فإن أصابه خير اطمأن وإن أصابه فتنة انقلب መልካም ሲያጋጥማቸው በዲን አልኢስላም ሲመቻችላቸው ይቀጥላሉ። ትንሽ እንቅፋት ሲያጋጥማቸው በዙሪያችን ያሉ እየተቃወሙን ነው ምናምን ይላሉ። ሱብሃንአላህ። ያኒ ወላሂ እኔ አንድ ወንድሜ ወደዚህ ወደ አሜሪካ እየሄድኩኝ ነው፣ ግን ኬንያ ትንሽ እቆያለሁ ብዬ አማክሬው ባትወጣ ጥሩ ነበር አለኝ። ባትወጣ ጥሩ ነበር፣ ከወጣህ በኋላ ታውቀዋለህ አለ። ግን አሁን አንድ የልብህ ስለተነሳ እኔ ላቆመህ አልችልም፣ ሂድና እየው። ግን አንድ ነገር ልንገርህ አለኝ። ምንድን ነው አልኩት። ሰውን ለመምሰል ብለህ ማንነትህ እንዳትረሳ አለኝ። ሰውን ለመምሰል ብለህ ማንነትህን እንዳትረሳ። አንተ ሙስሊም ነህ፣ እቤትህም፣ ስራ ቦታም፣ ከሰው ጋር ስትገናኝ፣ ከሰው ጋር ስትለያይ ሙስሊም ሁነህ ቀጥል። ኸላስ ሰው እንዲደሰትልኝ ብለህ የእስልምናህን ምልክትህ እንዳትለቅ አለኝ። ለምን አለኝ። አንዷ ዘፋኝ ነበረች ሀገራችን አለ። ጥርሷ ገጣጣ ነው፣ ጥርሷ ገጣጣ ነው፣ ግን ድምጿ በጣም ያምራል። አሁን ከዛ በፊት በኦዲዮ በካሴት በኩል ነበረ የሚሰሟት፣ ብዙ አድማጭ አላት። መድረክ ላይ ልትዘፍን ሲሆን ጥርሷ ሊታይ ነው። በኋላ ጥርሷ እየሰበሰበች እየሰበሰበች ድምጿ ተበላሸባታል። በሚቀጥለው ትመጣለች ሲባል ስቱዲዮ ባዶ ሆነ። ስታዲየሙ ባዶ ሆነ። ለምን? ድምጿ ተበላሸባቸው። ይቺ ልጅ ዘፈኑ ጠፍቶባታል አሉ። በኋላ አማካሪዋ ስታማክር ምንድን ነው አድማጮቼ እኮ ቀነሱ ስትለው፣ አይ ባለፈው እኮ ስታይሉ አበላሽተሽው ነበር አላት። ምንድን ነው ስታይል ስትል፣ አፍሽ በትክክል እየከፈትሽ አልነበረም። አዎ ጥርሴን ለመደበቅ ብዬ እኮ ነዋል። ያ ነው ያበላሸብሽ አላት። ማንነትሽን ስትደብቂ ዐይብ አመጣብሽ አላት። እና ምሳሌ ሰጠኝ። እሱ ብቻ አይደለም፣ ለምሳሌ አለባበስ እንውሰድ አለኝ። አለባበስ እንግሊዞች የውስጥ ሸሚዛቸው ነጭ ሸሚዝ ይለብሱና የሚዛቸው ረዘም አድርገው ኮቱ ትንሽ አጠር ያደርጉታል። የውጭ ሸሚዝ የእጃቸው ይታያል አለ። አሜሪካኖች ስትሄድ ደግሞ ሸሚዙ አይታይም፣ አጭር ነው ሸሚዙ። ኮቱ ትንሽ ረዘም ያደርጉትና ሸሚዙ ይሸፈናል አለኝ። የሁለቱም የየራሳቸው ስታይል አላቸው። አንተ እንግሊዞችም አትምሰል፣ አሜሪካኖችም አትምሰል፣ ሙስሊም ሆነህ ኑር አለኝ። ወላሂ ከአስር ዓመት በላይ ሆኖኛል። ዛሬ እንደነገረኝ ፍሬሽ ሆኖ ነው የሚሰማኝ ያ ምክር። ካለማጣ ተነስተን ደሴ አብረን አድረን ደሴ ላይ ነው የነገረኝ ልጁ። እና ሁልጊዜ አስታውሰዋለሁ። ሁላችንም ብንሆን ሰውን ለመምሰል ስለ ጣርን ክብር አናገኝም። በአለባበስ፣ በአነጋገር፣ በአኗኗር አንተነትህ ሳትረሳ የምትሰራው ስራ ነው አርኪ የሚሆነው። አላህ የሰጠኝን በትክክል ስገልጸው ማለት ነው። ወሃዳ ወቢላሂ ተውፊቅ جعلنا الله وإياكم مع الذين يستمعون القول فيتبعون أحسنه ومن الذين يتبعون رسول الله صلى الله عليه وسلم في السر والعلانية وفي أي مكان وعلى كل حال الله سبحانه وتعالى متكبر ويميلون لن نسوم ما استلالفوا لو اندمهت وجم. السلام عليكم ورحمة الله وبركاته. ما يكفر إن شاء الله. ما شاء الله أخي في الله حقيقة يالتنقرنجي يالتدرق يلمي لألو بزي ألم بزو نقر يالسمانو نو يالونجي يالتفت سمي يالتدرق نقر يلم مالتكونو إيه بچان سكنا بري زي زفان ولاتن يالمو مسالو لك كتوبيكو يمهيد نقر نو نا ني أولاتي نو عند نقر ستأيك ويمساستمر استيايت ستقون استجمروبات كنسوبات سل لاني فائدة بيه كونو اندازي همرو اهون انديت فائدة غنيه هم السلاتشو نانتا ستجمرو بچن كلاتي يما يمت انا غرا غنيه اللي هويني سلزي يراسهن نغر مسله مسلم عدل لهم مسلم مسله بتنور ان شاء الله يعلم تراروشن بفرسو انت مسلم هون منورو تلك ام نغرنو لكن مقرباويان مني لونال تنت ألان لبتشاكين لنهيد نووي دمو سلمنا كوا هوني اي سرابتهم منا من يميلو نقر حقيقة كتا بوكسون بقى هذا سبحان الله من البلاتشو. على كل حال الله يتأبك أنه مبالو إشي ودسو عراتنيا وطياك الهيد ودسو ستنيانو مسالين. من هم الأحبار من اليهود؟ كيهودوش أحبار يميبالو من دناتشو النسو ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። የኔ ተራ ነው። አህባር ማለት ዑለማዎች ማለት ነው። ኡስታዝ ሌላ ጥያቄ እንዳነካቦት። ማይክ ፍሪ። የይሁዶች አንጋፋ የሆኑ ዑለማዎቹ በሙሉ አህባር ይባላሉ። ብዙ አህባር አልነበሩም አሉ አሉ እንትን ጥቂት ነበሩ። ግን ጥቂቶቹ ግን ሐቂቀተን በጣም በጣም ከባድ ዑለማዎች ነው የነበሩ። እነ በልዓም ኢብኑ ባዑራ በልዓም ኢብኑ ባዑራ የሚባለው ሱብሃንአላህ 12000 ተማሪዎች ይከተሉት ነበር አሉ። ዓለም ከቢር ላኪን እንሰለኽ ወትሉ አለይህም ነበአ አለዚ አተይናሁ አያቲና ፈንሰለኸ ሚንሃ ያለው አላህ ስብሃነ ተዓላ በሱረት አልአዕራፍ እሱ ነው። እና አህባር ዑለማዎች ማለት ነው የይሁድ። ጠይብ አራተኛው ጥያቄ ማذا ተፍሀም ምን ቀውሊሂ ተዓላ የሕኩሙ ቢሃ ነቢዩነ አለዚነ አስለሙ። ስለ ተውራት ሲናገር ቆየ። እንግዲህ ትናንትና እንዳልኳችሁ አሁን የያዝነው አያት 5678 አያት እንደዚህ ከ44 ጀምሮ አላህ ስብሃነ ተዓላ የሶስቱም ሃይማኖት እየገለጸ ነው። መጀመሪያ ተውራት፣ እስካሁን ድረስ ስለ ተውራት ነበር። ተውራትና ሙሳ እና የሰይድና ሙሳ ዲንና የሰይድና ሙሳ ተውራት ስለ እሱ ይገልጽ ነበር። ይህን ሲገልጽ ምን አለ? ያህኩሙ ቢሃ ነብዩን አለዚነ አስለሙ። ምን ማለት ነው ይሄ ነገር? ምን ትረዳለህ ማክፍሪ? ሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ያህኩሙ ቢሃ ነብዩን አለዚነ አስለሙ ሚለው ያው እነዛ ነብዮችን ማለት ነው። ነብዮች ህክም የሚሰጡበትና የሚያስተምሩበት መጽሐፍ ነው። እና የትኛው መጽሐፍ ነው? ያው ተውራት ነው። ይሄኛው በአጠቃላይ የነብዮችና የረሱሎችን ልዩነት ነው የሚናገረው። ሌላ ጥያቄ እንዳልነካ እዚህ ጋር ቆማለሁ። ያኒ ቆንጆ ነው ሙሪሃን ትንሽ ብትጨምርበት የነብዮችና የረሱሎች ልዩነት ያሳያል። ትንሽ እስቲ አጥግቢው ትንሽ ጨምርበት ካለሽ ማለት ነው ማክፍሪ። ሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ሌላ ጥያቄ እንዳልነካ ፈርቼ ነው ቶሎ ያቆምኩት። እና ያው ይሄ አያ በአጠቃላይ የሚያወራው የነብዮችና የረሱሎችን ልዩነት ነው በግልጽ የሚናገረውና እነዛ ነብዮች ማለት ነው ህክም የሚሰጡና የሚያስተምሩበት መጽሐፍ አለ እና እሱን መጽሐፍ ተከተሉ ነው የሚለውና ይሄ ደግሞ በአጠቃላይ የሚያወራው እንት ነው የሙሳ ቀውሞችን ነውና የመጽሐፉ ደግሞ ያው ተውራትን ነው የሚያስተምሩት ለነዛ ለሙሳ ቀውሞች ይላው ለሰሙት ነገር የሙሳን ተውራት ጠብቁ በሱ ስራ በሱ ስሩ እያላቸው ነው በሙሉ የሚያስተምሩትና በተውራት ያው እንትን እንደሚሉ ነው። ነቢ ማለት ያው ያስተምራል ተአምር ያሳያል ከሱ በፊት የነበሩትን ኪታቦች እንትን ያደርጋል ይናገራል ማለት ነው። እና ያው ከሙሳ በኋላ ብዙ ነብዮች መተው ነበርና በተውራት ነበር ያስተምሩ የነበሩት ማለት ረባንዩን ማለት አላህን የሚፈሩ በጣም ብልህ የሆኑ የተማሩ ዑለማዎች ማለት ነው። እዚህ ላይ ቆማለሁ። እሺ ጥሩ ነው። እና ነቢ ከተባለ የራሱ መጽሐፍ ይዞ አልመጣም لكن هو ينبى يعني لك عند الرسول ትንቢት ይናገራል ህዝቡን ያስተምራል ብዙ ተአምር ያሳያል ولكن የራሱ kitab የለውም ከሱ በፊት የነበረው ነቢ الرسول የሱን kitab ይዞ ነው የሚያስተምረው ማለት ነው። እሺ አምስተኛው ጥያቄ ምን ይላል? هل نسب التوراة والإنجيل ولماذا؟ طيب فماذا نفعل؟ توراة نا إنجيل أهون يتبلى الشو انتنو يهون ليلا المهم توراة انيا ألا دلن باقراتشين إيه دمو مصحفات شو دمو إنجيل يمي بالو منامن توراة دمو بالو أعوذ بالله من أين منامن يبالال توراة نا إنجيل النسد بالن عند لمن النسد بم هلت. طيب فماذا نفعل قال سدبنا من دنو كنيا متبقوا ما يفري السلام عليكم ورحمه الله وبركاته استاذ ولا طياقه مسلني يطيقوت ተውራትና ኢንጂልን መሳደብ የለብንም። ምክንያቱም ያላህ ሱብሃነ ተዓላ ቃል ስለሆነ ከቁርአን ለይተን አናየው እና መሳደብ የለብንም። ሌላው የጠየቁት ጥያቄ ሁለተኛው ምን እንደሆነ ጠፋኝ። እንደገና ቢደግሙልኝ መልሳለሁ። ሰላም አለይኩም። ያው እሱ ነው ጥያቄው መልሰሻል። እና ካልሰደብንና የአላህ ቃል መሆኑን ካወቅን ግን ምን ማለት ታለብን? ምን ማድረግ አለብን? ከኛ የሚጠበቀው ምንድን ነው? አንሰድበውም በስተውራት እንጅል ብለን እናልፍ ወይስ ትናንትና ያስተመርኳቸው አንድ ቃል ነበር እሱ ምንድን ነው? ዋናው ነገር እሱ ነው። እንግዲህ ማክፍሪ አንሰድበውም ግን አሁን ለምሳሌ በቁርአን መመሪያችንም ቢሆንም በተውራትና በእንጅል የተገኙ ነገሮች ሳይጋጩ ካገኘናቸው እንትን እንመረባቸዋለን ማለት ነው። አላህ አለም። የተጋጨ ከሆነ ግን አንጠቀምበትም ማለት ነው ያን ነገር። አሰላሙ አለይኩም። እሺ ጊዜ እንዳናጠፋ እኔ ሞላዋለሁ ጥያቄው። نعم እንጅልና ተውራት የአላህ መሆናቸውን እናምናለን። ምክንያቱም ራሱ ኢማናችን ምን ይላል? الإيمان بالله وملائكته وكتبه ورسله. الكتب والرسل اللي هم توراة وإنجيل والزبور وصحف إبراهيم وغيره، والرسل دمو جميع الرسل نامنا لن نائي ركيزة انتنو بزي كامن انبوها لا نسدبه نسدبه جن من مالت هاللبن أهون بإجات شو يالو كريستيانو إنجلات شو بيهود يالو توراتات شو يتسرزي يتدلزي يتبلاش مهنون قدتها ما استمر اللبن مكنياتهم توراتنا إنجيل بلن أموقسا بتقام يعني تقروب هونن أواجه درقن زم اندانل كذا بها لها سو انتن بقى بسو يمرقنا الوسدال بسو انتن يلال سلزي تورات لموسى ورده إنجيل لعيسى ورده بيتقدسو مصحفوش ناتشو لكن تك أي روال تدلزوال تسرزوال تجمرو باتشوال تكنسو باتشوال بلن ما استمر اللبن كذا بها لها قرآن متانا هلوم استكاكلو يراسو انتنا متا اشي مجر شوت يهك امن لال تكلم عن قوله تعالى اون يما نبو آية سلسو تناغر يمتاو قونغر ولا تشتروا بآياتي ثمنا قليلا بزي اندفر لكو تناغر سي ولا تشتروا بآياتي ثمنا قليلا تنانتنا رجيم نو يتناغر كوت بزي اندهم سوچوم بمحاكلا سقبتش نبر استيان سلسي تناغر مايك فري. السلام عليكم ورحمة الله وبركاته. وقصينا على آثارهم بعيسى بن مريم مصدقا لما بين يديه من التوراة وآتيناه الإنجيل فيه هدى ونور مصدقا لما بين يديه من التوراة وهدى وموعظة للمتقين وليحكم أهل الإنجيل بما أنزل الله فيه ومن لم يحكم بما أنزل الله فأولئك هم الفاسقون وأنزلنا إليك الكتاب بالحق مصدقا لما بين يديه من الكتاب ومهيمنا عليه وأنزلنا إليك الكتاب بالحق مصدقا لما بين يديه من الكتاب ومهيمنا عليه فاحكم بينهم بما أنزل الله ولا تتبع أهواءهم عما جاءك من الحق لكل جعلنا منكم شرعة ومنهاجا ولو شاء الله لجعلكم أمة واحدة ولكن ليبلوكم فيما آتاكم فاستبقوا الخيرات إلى الله مرجعكم جميعا فينبئكم بما كنتم فيه تختلفون وأنحكم بينهم بما أنزل الله ولا تتبع أهواءهم واحذرهم أن يفتنوك عن بعض ما أنزل الله إليك فإن تولوا فاعلم أنما يريد الله أن يصيبهم ببعض ذنوبهم وإن كثيرا من الناس لفاسقون أفحكم الجاهلية يبغون ومن أحسن من الله حكما لقوم يوقنون يا أيها الذين آمنوا لا تتخذوا اليهود والنصارى أولياء بعضهم أولياء بعض ومن يتولهم منكم فإنه منهم إن الله لا يهدي القوم الظالمين. صدق الله العظيم. مايك بريد. جزاك الله كل خير أخي ابن جمال وصدق الله العظيم. ወንድሞችን አህቶች ኢንሻአላህ እስቲ ጆራችሁና ልባችሁን አውሱኝ ተፍሲር ልጀምርና ኢንሻአላህ አያ 46 ብለን سنጀምር ትንሽ አንዳንድ ጥያቄዎች መጠይቃቸው አሉ ለእናንተ ሙስሊሞች ሳይሆን ለነዛ ወገኖቻችን ክርስቲያኖች ነው ና አንድ ክርስቲያን ቢኖር ቢሰማኝም በቂ ነው አንድ ክርስቲያን ብቻ ዚሩ ወብጡ አሁን ተፍሲሩ የሚከታተል ካለ ለኔ በጣም በቂ ነው አንድ ክርስቲያን ቢሰማኝ ምክንያቱም የምጠይቀው ጥያቄ ለእስላሞች አይደለም ምክንያቱም አሁን በእጃችን ያለችው አያ ስለ ኢሳ ስለ ክርስትና የምትናገር ነችና እኔ በጣም የሚገርመኝ ነገር ስላለ ለመጠየቅ ፈልጋለሁ ግን ጥያቄዎች ከመጠየቀ በፊት አقول لكم بصراحه والله እናንተ ክርስቲያኖች እኔ በክርስቲያን ሃይማኖት ማፌዝ እና ማሾፍ ፈልጌ አይደለም እንኳን እኔ ሰው ማስተምር ሰው ተራ ሰውም በሃይማኖት የሚያሾፍ ባለጌ ነው ስነ ስርዓት የለው ሃይማኖቱ አይሰደብም ወንድሞች ሃይማኖቱ የሚሰድብ ትልቅ ወንጀል ነው የሚሰድበው ለነዛ አላግባብ ሃይማኖቱን የሚከተሉ ሃይማኖቱ አላህ እንዳወረደው ሳይሆን በራሳቸው በፍጥረታቸው በነሱ እንትን የሚከተሉትና የሚያበራሹት እነሱን መምከር ያው መሳደብ ሳይሆን መምከር ብቻ ነው መሳደብ በዲናችን የለም እንኳን ሰው የሚያስተምር ሰው ሼክ ተብሎ ሰው የሚያስተምር ተራ ሰው ቢሆንም ሃይማኖትንና የሃይማኖት ሰዎችን መስደብ አይበቃም ሐላል አይደለም እኛ የታዘዝነው መምከር ادعو الى سبيل ربك بالموعظه بالحكمه والموعظه الحسنه بطرو اغباب ارغه بطباي فغغ يالك سو ياسدسك سبك ወይም ዳዕዋ አድርግ ነው ያለው እንጂ ተሳደብ አይደለም ስለዚህ አሁን እኔ አንዳንድ ጥያቄዎች ጠይቃቸዋለሁ ክርስቲያን ወገኖቻችን እና ለማወቅ ስለምፈልግ ብቻ ነው እንጂ ለማፌዝ አይደለም ምክንያቱም ራሱ ጥያቄዎቹ በደንብ ስትመለከቱት ይገርማል ስጠይቅ እኔ መልስ ስለሌላቸው በጣም ይገርመኛልና እግረ መንገዴ እየመከርኳቸው ነው ምክራን ፈልግም ካሉ ሌላ ጉዳይ ነው ለሚፈልጉት ሲተውትና ምክር የማይፈልጉ ሩሙን ትተው ይውጡ ምክር የሚፈልግ ሰው ሊኖር ይችላልና ምክሩ ይስማ እና በጥያቄ መልክ ምክር ልሰጥ ፈልጋለሁ ምክንያቱም አያው እንደዚህ ነው የሚለው እስቲ እንጀምር يقول سبحانه وتعالى እንግዲህ እንዳልኳችሁ በመጀመሪያ አሁን በእጃችን ያሉ አያቶች በሙሉ ስለ ሶስት ሃይማኖት የሚናገር ነው ስለ ይሁድና ተውራት እንትን አልፎናል ብዙ ሶስት ሳምንት ነው ሁለት ሳምንት አድርገናል ስለ ተውራት ስለ ሙሳ አሁን ቀጥታ ወደ ሁለተኛው አያ ወደ ሁለተኛው ሃይማኖት መጣና አንድ አያ ብቻ ተናገረ ስለ ኢሳና ስለ ክርስቲያን ምን አለ አላህ ስብሐ ወተዓላ ወቀፈይና አላ አثارهم بعيسى ابن مريم يعني ተውራት ሙሳ ይዘው የመጣ ተውራት ለብዙ አመታት በብዙ ነብዮች ሲያስተምሩት ቆዩ ለብዙ አመታት በዛ ሲመሩ ቆዩ በን እስራኤልና እንደገና ሌላ ረሱል አመጣን ማን ነው ኢሳ ከዛ በፊትም ነበሩ ላኪን ኢሳ ተቀሳ አላህ ሱብሃነ ወተዓላ ወቀፈይና አላ አثارهم ከሙሳና ኢሳ መሐከል የነበሩ ረሱሎችና ነብዮች አስከትለን ማለት ነው ወቀፈይና አላ አثارهم ቢቀፈይና ማለት አስከትለን على اثارهم بعيسى ابن مريم عيسى امطان عليه عيسى مصدقا لما بين يديه من التوراة واتيناه الانجيل فيه هدى ونور ومصدقا لما بين يديه من التوراة وهدى وموعظة للمتقين يغرماتشوا الايه مدنو هدن متقين مصدقا ما بين يديه يدغاغمال اندزي يا مسلم استنقراو وقفينا على اثارهم بعيسى بن مريم مصدقا لما بين يديه من التوراة واتيناه الانجيل فيه هدى ونور ومصدقا لما بين يديه من التوراة وهدى وموعظة للمتقين تدغاغموال لمدنو يتدغاغمو እንግዲህ ኢሳ ከሙሳ ቀጥሎ ኪታብ ይዞ መጣ ልግለጽላችሁ እና የተውራት ደግሞ አሁን ያልነው ብርሃን ነው ማካሪ ነው ዲስቱር ነው ህግ ነው ደንብ ነው ህዝብ የሚመረበት ትልቅ ያላህ ቃል ነው ይሁሉ ተቅሰዋል እዚህ ላይ ሁደን ኑር ሙሰድቀ ለናعم ለምን ነው የተደጋገመ ይሄን ነገር አሁን በጠይቃችሁ ممكن ብዙዎቹ አታቁቱም ይሆናል እኛም ራሳችን እኔ ራሴ ለምሳሌ እናንተ ሳስተምር ይመስላል በየአ ተኩሪ አይቻለም ያወቁት ላ ከዑለማዎቻችን የወሰድነው ዒልም ነው ስለዚህ እነሱ ነው እንግዲህ ፈግፈጎ ከውስጥ ያመጡት ነገሩ እኛን ለኛ ሲያስተምሩ እነሱ ደግሞ ከዑለማዎቻቸው ነው የወሰዱት እነዛ ደግሞ ከዑለማዎቻቸው በጨረሻ ከአኢመተ ልሁዳ كان ابو حنيفه كان الشافعيه المالكيه الثوري الحسن البصري اندزي مساسلو الناس دوما قتلوا كصحابه صحابه دوما كرسول صلى الله عليه وسلم يتوسدنوا تملكتو انغدي وقفينا على اثارهم بعيسى ابن مريم مصدقا لما بين يديه قال هذا مصدقا لما بين يديه معني به عيسى عيسى رسول هنا سمتا مجمّر يا يمنو بموسى نو سبحان الله عيسى بموسى انديامن تازوال نعم عيسى راسو انيا بمحمد صلى الله عليه وسلم مامن اندفردبن الله سبحانه وتعالى عيسى راسو بتوراتنا بموسى مامن اللبت من اخرياتهم اركان الايمان حق يسو اركان الايمان عنده من دنو بموسى نا بنتنو بتورات مامن اللبت سلزي من عليه مصدقا لما بين يديه يعني كفيتو بفيتو ينبروت رسول موسى نا تورات بسو ونتم هون ايامنا نو يهن يازلني بدم موسى نا عيسى موسى نا يزوت يمتا مصحف تورات ونتم هون ما نسمى سكرال عيسى يمسكر ايامنا نو علي ابن كتل مصدق نعم يقول لان الاول معني به عيسى ابن مريم هو يصدق بالتوراة والثاني هولتنيا ونهيد مصدق نعم يقول بين يديه من التوراة واتيناه الانجيل فيه هدى ونور موسى ومصدقا لما بين يديه هولتنيا يدغمو كن عيسى مالتو ادلم انجيل مالتو نو انجيل راسو كفته بتانبو كمجمر اس كمجرشا انجيل الله قال لا ادلم دي راسو انجيلو بموسى نا بتورات يامنال يناغرال اشي دغمو انغدي اخي في الله نا ابو انيس تكتاتلوني نا ان انت نوم تغلصوت اندنياو مصدقا لما بين يديه عيسى نو عيسى قدته هونبت بموسى نا بتورات مامن ولتنيا مصدقا ومصدقا لما بين يديه انجيل رسوله مكرياتهم من الله واتيناه الانجيل فيه هدى ونور ومصدقا لما بين يديه انجيل بتكفتو قطا سله تورات نو مناغرو بتورات يالله حقنا دنب يتناغرو توحيد يتناغرو كله لك انيم يمطاهو يلال انتو انجيل كونو انيم الله يوردني لك اند موسى موسى يمنبت ينبرو امنت اندتامننا الله يسطن شرع دمو اندتكتلوت معناتنو سلازي اهون هولتنو عيسى بموسى نا بتورات امنه انجيل راسو بموسى نا بموسى نا بتورات تناغري معناتنو مصدقا لما بين يديه من التوراة وهدى وموعظة للمتقين هذه الموعظة ترجع الى مين الى انجيل انجيل راسو بتام مكر يا زي شرعي يا زي دعوه محاضرات درس يا زي مصحف نو الى الله سبحانه وتعالى يي مالت نو انغدي يالغباو الله ويس اخي في الله يغلص لاچو سلزي ايه نو سلزي بزي آية نبي الله عيسى انجيل الله هلتم بموسى يمنالو بتورات دمو يمنالو ينقر اللو ماتنو. طيب اهون ياكو تشلي جمرو اندموش نا ندالكواتشو اند كريستيان بينورنا بيسامان اني بتعم تتك امينين وليحكم أهل الإنجيل بما أنزل الله 47 آية وليحكم أهل الإنجيل أهل الإنجيل بما أنزل الله فيه ومن لم يحكم بما أنزل الله فأولئك هم الفاسقون. نانتي إنجيل سوتش كريستيانوش مالتونا والله سبحانه وتعالى نانتي كريستيانوش بإنجيل وإنبوانجيل يمتامنونا مصحفاتشين وانجيلنا ويمتلو سوتش لكن ابنتاتشو بوانجيل سرو بإنجيل سرو يلال بس ينو ترقمو وليحكم أهل الإنجيل بما أنزل الله فيه نقولي من إنجيل نو مصحفي بله كام من كنا كتقبلك وبسو سرا كسو جات سرا أدلم دي واندومو شي قلت سنقرنا أدلم. طيب بسو يالسرا قنا لي ومن لم يحكم بما أنزل الله فأولئك هم الفاسقون. يه إنجيل بمن ملكت نقرنا أهون لتأيك اندار كواتشو تياكواتشو لكريسيانوش بيتشانو لكن المشكلة إذا سألتهم أهون ستأيك يعني عندما فيز عندما شوف عندما سلاتشو نم لتكم النسوم لتكم بيينو عندن يوتياكي الله سبحانه وتعالى يقول وما خلقت الجن والإنس إلا ليعبدون. إني جن الناس هو يسول جن أي جن زر يفتركوتك إنين للجزو بتشانه ويلال إنين لما جزاتنا يفتركوها شو يلال تياكم من يلال نانت كريستيانوش بزيه بزيه قال تمنا الله شو أتمنو الله يفترق شو نا يفترن بسون لما جزات بتشانه ليلا ترجم يلنا زي ما تأتاشن بسم بيتشا كتغزان دمو الله سبحانه وتعالى جنات يميبالو بوتا لياسكبان يينو ليلا ترغوم يلو سماي مريت چرقا صحاي بحر ترارا شلقو هلو يفطره انيام يفطره جنم يفطره انسسام يفطره لا الله عندن نغزا بيتشا نو بزي بزي تسمام مالاچو وي ايه عند طياقه ሁለተኛ طياقه ሁለت انغري بزي يما تسمامكو اذا لم يتفقوا በዚህ አልስማማም ካለ እንግዲህ አንተ ንገረኝ ለምንድን ነው የተፈጠርከው? ይህ ሁለተኛው ጥያቄ ነው። ኦኬ እና በዚህ ካልተስማማ እንግዲህ ለምን ተፈጠርን ንገረኝና ለምን እንደተፈጠርኩ ልወቅ። يعني حقيقه እንደዚህ ያላህ ቃል ካልተስማማንበት ለምን እንደተፈጠርኩ ንገረኝ። ይህ ሁለተኛው ጥያቄ ነው። ላኪን ላ ይህን አላህ ያለው ቃል جننا سو يتفطروا الله لما جزاتنا بلو كنيا كتسمامو من لالن ما هي عباداتهم سبحان الله تتايقاچو كريستيانوچ انيا بنغراچن لاي باغراچن كريستياننا اسلام تدبالقن بمكبابر يادغن سونن اني اونت ينو لنغراچو تماري بنبركوبت غزي اسكي استماري هونيه ከሀገር ወጥቼው ሳውዲ አረቢያ እስከመጣ ድረስ አብዛኛው ጓደኞቼ በሙሉ ባይሆንም ብዙ ጓደኞቼ ክርስቲያን ነበሩ። በጣም የምንዋደደው ኳስ የምንጫወተው በትምርት ቤት የምንዘለው እንትን የምናርገው ክርስቲያን ነበሩ። ምንም ነገር አናቀም ነበር እንትኑ ልዩነት ምናምን ጥላቻ ምን አናቀም ልክ እንደ ጓደኞች እንደዚህ እንሄድ ነበር። በተለይ እኔ 3 ነበሩ ክርስቲያኖች አሁን አንዱ አሜሪካ 2 አውስትራሊያ አሉ ዶክተሮች ሆነዋል አሁን አብረን እናድራለን አብረን ጫወታለን አብረን እናጠናለን እንደዚህ ነበርና አይደለም? طيب አሁን ምንድነው በዚህ ከተስማማን የክርስቲያን ዒባዳ እንዴት ነው? ተስማምተዋል እንግዲህ አላህ ለመገዛት ብቻ ነው የፈጠረን ከተባለ እናንተ በምንድነው አላህን የምትገዙ? በየጠይቃላችሁ ምክንያቱም ይሄን የጠየቁት ምንድነው ጓደኞቼ የነበሩ ክርስቲያኖች እስካሁን ድረስ ያሉ ክርስቲያኖች ወደ ቤተ ክርስቲያን ሲሄዱ አይተን አናቀም። እኔ ብያቸዋለሁ ጓደኞቼ ምንም ነገር ወደ ቤተ ክርስቲያን ኳስ እንጫወት እንውላለን ይተኛል ነጎ ጥዋት ተነስተ ወደ ትምህርት ቤት ነው ስንመጣ መሳበልተው መጫወት ነው ቤተ ክርስቲያን በየቀኑ የሚሄደው ክርስቲያን ወላሂ ወላሂ እኔ አይቻለቅም በልዓክስ እነዛ ቄሶች በተለይ እሁድ እሁድ እና ቅዳሜ ቅዳሜ ቄሶች እና ያለን ወይም ደግሞ ሽማግሌዎች ሴቶች ጧት ተነሶ ወደ ቤተ ክርስቲያን ሲሄዱ እና ያለን 95% ህዝቡ ግን ወጣቱ ቤተ ክርስቲያን በየቀኑ ሲሄድ አይቻለቅም አንድ ቀን ነግሪያችሁ ነበር ማድር ከሁለት አመት በፊት ነው በአስመራ ከተማ አንዲት ክርስቲያን የነበረችው አሰለመች ያሰለመችው የሚገርማችሁ ነገር በኔ ሸሪጥ የማይቀር ጉዞ በሚለው ካሴት ቪዲዮ የስድስት ሰዓት ቪዲዮ ነው የማይቀር ጉዞ ስለ ሞትና ስለ ምንትን የምናገረው እሱን አይታ አሰለመች እንዴት አሰለመች መሰላችሁ ጎረቤታቸው ጎረቤት የነበሩ እስላም ናቸው እነሱ ደግሞ ክርስቲያን አብረው ጉርብትና ይኖር ነበር አንድ ቀን እዛ እስላም ቤት ሄደች እና ካሴቱን አየች ቪዲዮ ስታይ ስታይ ስታይ ልክ እንደንትን እንደምስማር የወጋት ሴት ቁጭ ብላ ታያለች እነዚያ እስላሞች ባለቤት እንትኖ የዛ ባለቤት እንትኖ ዝም ብሎ ይጫወታሉ ይዞራሉ እሷ ቁጭ ብላ ቪዲዮውን ስድስት ሰዓት በሶስት ቀን ነው እንደዚህ ጨረሰችው ከዛ ምን አለች እናንተ እስላሞች አለቻቸው እነዚህ እስላሞች ደንበኛና የጸዱ እስላሞች ይህን ሼህ የሚናገርባቸው እስላሞች የት አሉ ብላ ጠየቀች እና እነዚያ እስላሞች ነው እንዴ እያሸፈች ነው አላሸፍኩም እንጂ የት አሉ እስላሞቹ ትላለች እኛ እኮ ነን ኧረ እናንተማ አብረን እንሰክራለን አብረን እንጠጣለን አብረን እንዋሻለን አብረን ዝሙት እናደርጋለን እና እኛና እናንተማ አንድ አይደለንም እንዴ እኔ እስላሞቹ ትክክለኛ እስላሞቹ የት አሉ ነው ምላችሁ አለች እና ዝም ብላ እብድ ነች ምናምን ታሸፋለች ብለው ዝም አሉ አልሙሂም ሄደችና አሰለመች ካሰለመች በኋላ ቤተሰቦቿ ዘመዶቿ በጣም ተናደዱ በቃ እንዲገድሏት ተስማሙ ግን ከመግደላችን በፊት ሰውን ላክላት አሉና ሶስት ሰዎች ላኩላት ሁለት የአጎትዋ ልጆች አንዱ የአክስቷ ልጅ ነው መጡ እሷ እንግዲህ ከቤት ሸሽታ ወጣ በአንድ የመናዊ ነው የየመን ሰው ነው አረብ ነው ኸዳማ ወይም ሰራተኛ ሆና ከሱ ጋር ቁጭ ብላ አንድ ክፍል ሰጣት እዛ ሆና እሱ ከባለቤቱ ነው ያኒ ሸቃላ ሆና ትሰራለች መጡ ቤቱ በጣም ቆንጆ ነው ቪላ ነው አበባዎች አሉት ምናምን አሉት ከዛ በኋላ ተቀበለቻቸውና ሻህ አመጣች እየጠጡ ምን አልዋት እህታችን ናም አሁን ኮ ቤተሰቦችሽ የላኩን እገሌ እህታቹ አብዳለች ልክ እንደ ያበደ ውሻ እንደዚህ ሆናለች እና ሂዱና በእጇን አሳመናችሁ እንደ ተሳሳተች አሳመናችሁ ወደዚህ አምጧት ተብለን ነው የመጣ ነው አልዋት ይ ለእንደዚህ ነው የመጣችሁ አው እና ምን ሆኘ ነው እንግዲህ እንዴት ነው ሃይማኖታችን እኮ ነጅሰሳል በኒጃሳ ሃይማኖታችን በቃ አበላሽ ተሻልና ለምንድን ነው ወደ እስልምና ሄድሽው ረከስሽ እኮ ምናምን ብለው ነገሯት طيب ምን አለቻቸው መሰለ እሺ እንግዲህ እኔ አንድ ጥያቄ ብቻ ልጠይቃችሁ አለች ይሄን ጥያቄ ከመለሳችሁት ከዚህ ቤት በእጄ ይዛችሁ ወደ አባቴና እናቴ ወሰዱኝ ወደ ክርስትና መለሳለሁ በዚህ እቺ ጥያቄ ብቻ መልሱልኛል አሁን እኔ 5 6 10 30 ጥያቄ ልጠይቃቸው ብዬ አጠብቅ ነበር አንዲት ነች እሷም very elementary ሆነችው ጥያቄ ነች ጠይቄ አልዋት ምን አለቻቸው ለምንድነው የተፈጠረን ብላ ጠየቀች አሁን እንደጠየቅኳችሁ ለምንድነው የተፈጠረን አሁን በቃ እንደዚህ ወደ ሰማይ ያያል ወደ ቀኝ ወደ ግራ ገባቸውና ምን አይ ጥያቄ ነው ብለው አንዱ መለሰ ታቃላችሁ ይሄን ነገር ምን ነግራችሁ ወላሂ ወላሂ በካሴት ሞልታ ነው የላከችልኝ ራስዋ በካሴት ምክንያቱም በኔ ካሴት ስላሰለመች በጣም ነው የምታከብረኝ እኔ ደግሞ የኔ ካሴቶች ላኩላትና በጣም እንትን ሆነች በካሴት ሞልታ በድምጽዋ ነው የላከችልኝ እና ምን አላት አንዱ የተፈጠረን አላት አሁን እቤትሽ ስንገባ እዚህ ግቢው ላይ የተለያዩ እንትኑ አበባዎች አረንጓዴ ነጭ ቀይ ቡኒ ጥቁር አረንጓዴ እንትኑ አበባዎች አየን አው እንግዲህ እግዚአብሔር ደሞ እኛን የፈጠረ አንዱ ቀይ አንዱ ያኒ ጥቁር አንዱ ቡኒ አንዱ ቻይናዊ አንዱ አሜሪካዊ አንዱ ጆርዳናዊ ምናምን አድርጎ የፈጠረን ለክ እንደዚህ በየአይነታቸው አበባ የተወዛወዝን በተለየንትን ፈጥሮ እኛን ሲያይ ደስተኛ እንዲሆን ነው የፈጠረን ተግባባን ወንድሞች የፈጠረን ደስተኛ እንዲሆን ልጆቹን ያያየ አንዱ ቀይ ነው አንድ አጭር ነው አንድ አኒ ረጅም ነው አንዱ ጥቁር ነው አንድ ቡኒ ነው ስንስቅ ስንጫወት እንደዚህ ያኒ ለዚህ ነው የፈጠረን አለ ገረማትና ዝም አለች አንተስ አለች ሁለተኛ አላህ የፈጠረን አለ ይህች አዱንያ ሲፈጥራት ባዶ ነበረች እና አዳምና ህዋን ፈጠረና ብዙ ተባዙ ብሎ መሬቷን እንድንሞላና በቴክኖሎጂ ሁን በሌላ እንድንበለጽግና ወደፊት አርገን ሊኑዓሚረ ዱንያ አዱንያ በጣም እንድንሞላትና ያኒ አርሰን በግብርና ሁን በምን እንድናበለጽጋት ነው የፈጠረን አለ ሶስተኛው ተመልከቱ እንግዲህ ምን እንዳለ የሁለቱ እንኳን ይሻላል ለሶስተኛማ ጥቁር ጸጉርህ ወደ ነጭ ነው የሚቀየረው ስትሰማ ምን አለው መስ ምን አለሽ መስ እግዚአብሔር ማይፈጠረን መጀመሪያ ሰማዮች ሰባት ሰማይ ፈጠረ አላት ከዛ በኋላ መሬት ፈጠረ አለ ከዛ በኋላ ጨረቃ እንደናምን ሁሉ ሲፈጠር ብቸኝነት ተሰማው ወደ ላይ ቢሄድ ሰማይ ወደ ታች ቢያይ ባህር ወደ ቀኝ ቢያይ ወደ ግራ ቢያይ ምን ብቻውን ሆነ የሚያጫውተው ሰው አጣ እና ያቺ ሎንሊነስ ተሰማው ከዛ በኋላ ለምን የሚያጫውተኝና ከኔ ጋር አብሮ እንትን የሚሆን ለምን አልፈጥርም ብሎ እኛን ፈጠረ ልናጫውተውና ያኒ ከሱ ጋር እንትን እንድናረግ ምናምን እንደዚህ ነው የፈጠረን ብቸኝነት ስለተሰማው አላት የደሞ ይባስ እንትን ነው መጀመሪያ እኔ ልንገራችሁ በፈጣሪ ሶስት አስተያየት ሰጡ አይገርማችሁ በተውሂድ ፋንደመንታል የሆነው ቤዝ የሆነው ነገር ነው ማን ነው የፈጠረ ለምንድን ነው የፈጠረ በሚለው ሶስት አስተያየት ሰጡ ኡቅሲሙ ቢላህ العظيم ወንድሞች ክርስቲያኖች ለምሳሌ እኔ እነሱን ለማሳነስ ሳይሆን እውነት ለመናገር 10 ክርስቲያን ብታመጣ ማን ነው ፈጣሪ ማን ነው ጌታ ብትለው 10 ምልስ ነው የምታገኘው አልሙሂም ይወላችሁ ትልቅ ምስክር ነው እንደዚህ አልዋትና አሁን የማይቀር ጉዞ የሚለው ካሴት ቪዲዮ እዛ ቪዲዮ አጠገብ ነበርና አስገባችሁ በቪዲዮ ላይ አስገባችሁና ምን አለቻቸው እሺ ወንድሞቼ ይቺ ጎረቤታችን ቡና አፍልታ ጠርታኝ ለመሄድ ስል ነው እናንተ የመጣችሁና እስቲ 5 ደቂቃ 10 ደቂቃ ስጡኝ ያቺ ቡና ፍትፍት አድርገል መጣነኝ ግን ለጊዜው ይሄን ካሴት ስሙ አለቻቸው ይሄን ቪዲዮ ስሙትና በቃ እንድትዘናጉ ማለት ነው እኔ ቡና ሰጥጨ 10 ደቂቃ መልሳለሁ ብላ የማይቀርጉዞ አስገባችና ጀመረ ካሴቱ ምን ላል እኔስ ጀምረው በዛ ካሴት ማን ነው የፈጠረን ለምንድን ነው የተፈጠረው ከዚህ ዓለም ስንሞት የት ነው የምንሄደው እነዚህ ሶስት ጥያቄዎች መልሳለሁ ማን ነው የፈጠረን አላህ ለምንድን ነው የፈጠረን ለዒባዳ ከዚህ በሞት ስንለያይስ ወዴት ነው የምንሄደው ወደ አላህ ነው የምንሄደውና በዚህ አይነት አንድ ሰዓት ተኩል ስለዚህ እናገራለሁ አሁን አስገባችሁና ካሴቱ ይናገራል እሷ እነት ቡና ለመጠጣት አይደለም ሄደችው ወደ ሁለተኛው ክፍል ሄደችና ውዱ አደረገች እሷ ልክ በድምጿ ነው መነግራችሁ ውዱ አደረኩና ስጃድ አድርጌ ረካዓተን ሰግጄ ቁጭ አልኩት አለች ያ ረቢ አልኩት እነዚህ ሰዎች ካንተ እንዲለያዩን ነው የመጡ ያየሁት ብርሃን መንጥቀው ወደ ጨለማ እንዲያስገቡኝ አንተ አላህ ስብሐ ወተዓላ በችሎታ ከዛ ጨለማ ወደ ብርሃን አስገባኸኝ እነሱ ግን ወደ ጨለማ እንዲመልሱኝ ነው የመጡ ያ ረቢ ባሮችህ ነው ናቸው እነዚህ እኔ ችሎታ የለኝም ሊገድሉኝም ይችላሉ ጠብቀኝ ወደ ኢማን ካልካቸው ያኔ በፊት ያኔ ስትፈጥራቸው ለኢማም ብለህ ከፈጠርካቸው በእጄ እዚህ እጄ አስገባቸው በስልምና ላ እነዚህ አያሰልሙም ኩፋሮች ናቸው ብለህ ከጻፍካቸው ደግሞ እባክህ ጌታዬ ከዚህ ቤት በሰላም አውጣቸው ብላ ዱዓ ታርጋለች። 10 ደቂቃ ቆይ ተመጣች። አሁን እሷ ካሴቱን እየሰማች ነው በውስጥ ሆነ ተሰማለች። ያ የፈለገችው መልእክት ከደረሰ በኋላ ለምን እንደተፈጠረን ማን እንደፈጠረን ይህን ነገር ከጨረሰ መጣችና ቪዲዮውን አስቆመችውና አሃ አሁን ሰምታችኋል ወይ ለምን እንደተፈጠረን? ምክንያቱም ጠይቋት ነበር እነሱ ሶስት ሲመልሱ አንቺስ ለምን እንደሆነ የተፈጠረ ነገርን አልዋትና ይህን ካሴት አስገብታ ሄደች። አሁንስ ገባችሁ ወይ ለምን እንደተፈጠረን ብላ ነገረቻቸው። ምን አሉ ታቃለ? አይ እህታችን አንቺማ እንደ ውሻ አብዳለሽ ያሉት አንቺማ ሰው ታሳብድ ያለሽ እንጂ የምን ማበድ ነው? አንቺማ አላበድሽም፣ አንቺ ሰው ነው የምታሳብጁ። እስቲ እንግዲህ ባለሽበት ቅሪና እኛ አንችልሽም ብለው ሄዱ። ተማም በሁለተኛው ቀን አጎቷ መጣ። ቄስ ነው፣ ትልቅ መስቀል ይዞ መጣ። ከዛ በኋላ የወንድሜ ልጅ ነይስቲ ነይስቲ ልባርክሽ ብሎ በዛ በመስቀል አድርጎ ጠፍጠፍጠፍ አደረጋት ማለት ነው። ምን ነው ትናንትና ወንድሞችሽ መጥተው ከዚህ አለምንም ፋይዳ ነው የተመለሱ፣ እኔ ደግሞ አባትሽ እኔ መጥቻለሁ፣ ለምንድን ነው እንደዚህ የሆንሽው? ሃይማኖታችንን አሰደብሽ ምናምን ምናምን። ከዛ በኋላ ልክ እንደዚህ ጥያቄ ጠየቀችው ለቄሱ። ቄሱ ራሱ ለመመለስ አቃተው። ቄሱ እኮ ነው ወላሂ ለምን እንደተፈጠርን ማን እንደተፈጠርን ምናምን ሁሉ ተርበከበከ እንደዚህ በመልሱ ራሱ። በመጨረሻ ምን አለችው አጎቴ አለችው፣ ወላሂ እኔ አይደለሁም ታቃላችሁ። በድምጽዋ ጽፋ ያኒ እንትኑ ሪከርድ አድርጋ ያላካችልኝ እሱ ነው አሁን ያስተላልፍኩት ያለው። ምን አለችው አጎቴ፣ ተው እስቲ ይሁን ነገር ማን ፈጠረ ምናምን እንተው እስቲ፣ አንድ ጥያቄ ልጠይቅህ አለችው። ምንድን ነው አለ። ወላሂ አለች፣ እኛ ድሮ በህፃንነታችን ስንሰማ በመጽሐፍ ቅዱስ ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ የሚባል በእንጅላችን በመጽሐፋችን ተጽፎ እንዳለ አባቶቻችን ይነግሩን ነበር። በስ መጽሐፉ ከፍተን የት እንዳለ ግን ለማወቅ አልቻልምና ይህ አለ ወይ ትርጉምስ ምን ማለት ነው አለችው። ታቃለህ ምን አደረገ? ልክ ዛር ቆሌ እንዳያዘው ሰው ገፍ ገፍ ገፍ አለና፣ አንቺማ ሰው ታሳብድ ያለሽ አንቺ እርኩስ ነሽ፣ አረ አረ ያንቺን እርኩስና እንዳይተላልፍ ወደ እኔ። ምንድን ነሽ አንቺ ደግሞ እንደዚህ የምትጠይቂው? ህፃን ነሽ አንቺ የምትጠይቅበት ጥያቄ አይደለም ምናምን። አሁን እኮ እረግምሻለሁ በዚህ መስቀል ምናምን። ተቆጥቶ ቤቱን ትቶ ሄደ ማለት ነው። ያኺ ምንድን ነው ይህ ነገር? ካለ ንገራት። አዎ ቁል ወላሁ አሐድ አለ በላት፣ ከሌለ የለም በላት። እና ሄደ። ከዛ እሷን ለመግደል ወሰኑና ከከተማው ሸሽታ ከአስመራ ማለት ነው ሸሽታ ወደ ሱዳን ወጣች። አልሐምዱሊላህ በዚህ ተገላገለች ማለት ነው። ስለዚህ አሁንም ብጠይቅ እኔ ለምንድን ነው የፈጠረን? ሶስተኛ ጥያቄ ልጠይቃችሁ ወገኖቻችን፣ ወይ እናንተ እስላሞች ስልጠይቃችሁ፣ هل رأيتم النصارى يذهبون إلى محاكمهم في الخلاف؟ بل نامس كتتعلو بورشا كتتعلو وين باندان دنگر كتتعلو هولت زمدوش هولت قروبيتوش هولت بل نامس فرد بيت هيدو بإنجيل سفردو أيتاچو سمتاچو تاك اللاچو لمهونس اللوي يعني يا كريستيان فرد بيت بإنجيل فصل باب بسم الله الرحمن الرحيم قال الله قال عيسى قال من ام بلو يمفرد بيت فرد بيت ايتنا ناكم كلاتشن اثيوبيا اديس ابا مسمرا ينور نونا اندزي اسال وي ليلا طياقه وهل عندهم دستور حقنا دنب يا زي مصحفنا بسو ماننيوم كريستيان بسو يمفردو قادي ياللبت محكمه ياللبت اللوي ሶስተኛ ጥያቄ هل عندهم فقه عندنا فقه አላቾ توحيد አላቾ سيره አላቾ تفسير አላቾ አለ ወይ በእኛ يا ابو حنيفه يا شافعي يا مالكي يا علماء اوچو يا تابع اوچو يا صحابه اوچو اهون يالو علماء اوچو بشي ادلم يمقطرو بسلمنا يالو بصحاب بمليون نو بمليون يمقطر سلسلمنا مصحفت عليه كله مندنو هذا افعل هذا لا تفعل يتككل ادلم يتككل نو يحلال نو يحلال ادلم بزي ان انت ايتاتشو عليهم بسوره المائده بسوره البقره بسوره العمران من اينت يتطلالفه حقنا دنب لمستي يميهون لبال يميهون لاباتنا للنات يميهون سنت ايتاتشو عليهم اندزي علوي الناسو علاتشو وي طيب ليلى هل النصارى يترددون الى كنائسهم يوميا كما نتردد الى المساجد اني امست غزي ود مسجد اسك اندمن هدو النسو امست غزي هون 10 غزي 3 غزي بيقنوا يمهدوبت بيت كريستيان علوي علينا اني سلا لا يهو كنو بتام سلا تغرمكو نو انتن املو طيب ليلى مره قال لي واحد عندكو نو جنا وطاتوش يالن الله اكبر سيل ود مسجد هيدالهو اندغنا 10 درسنا ود مسجد هيدالهو من علي مسله انت ابراهيم اتتشجر ما تتعب علي اتلفى دكمت هيسمعها من زب لا امست كن امست بقن ومسجد مسجد تجبال خمس مرات الى المسجد قلت له طياقه مندنا قلت ايدكمهم اتتشجر ما علي فقلت له بل اتلذذ به بل اي انجوي ات بقى بسميتنا بشهوة نو انجلي هم هدو مسجد الكوت فابتسم فقق علي قرموت كونو اما استقزي مسجد ستقبا يتات ابقى تدكم ارباك اليوم اي انجوي بتقام لذة يسمعني على الكوت ثم قلت له بل اي انسان الكوت لقرمه الكوت نا اندي قرمه من نيوم اسلام ياقبا كميستوغا ادرو تقاقفو ادرو የስጋግኝት አድርገው በጣም ብርድ በሆነበት ሌሊት ጧት አላሁ አክበር ሲል ሰላሙ ተነስተ በዛ ብርድ በርዳም ይሆነው ውሃ ገላውን ታጥቦ ወደ መስጊድ ይሮጣል አልኩት የውላ አባቶቻችን ያገቡ በሙሉ ከሚስቱ ጋር አድሮ ሰው እግሩ እግሩ ከእንትኑ ከብርድ ልብሱ እግሩ ከፈት ቢያደርግ ብርድ ይገባበታል አይደለም ይህ ግን ሁለት ሶስት ብርድ ልብስ ተለብሶ ሚስቱን አቅፎ የነበረው አላሁ አክበር ሲል ጧት ተነስተ በብርድ የሆነው ውሃ ገላውን ታጥቦ የተንቀጠቀጠ በብርድ ወደ እንትን ወደ መስጊድ ይሄዳል አልኩት سبحانه ከዛ በኋላ فقال لي نحن ندخل الكنيسه ان انتس كنيسه مسجد اتجو مي بيسطيقو እኛማ سنጠመቅ እንገባለን አለ አንዳንድ ጊዜ ደግሞ ልደት ሲሆን ፋሲካ ሲሆን እንገባለን بس ከዛ በኋላ ሳልኩት ከዛማ እንደምታዩ ነው سبحان الله العظيم وما خلقت الجن والانس الا ليعبدون سونا انسنا جن انين ለመገዛት ነው ብሎ الله ያጸደቀው እናንተ ካመናችሁበት እንግዲህ በተክርስቲያኑ ለምን እንደተሰራ አላቀም አላኩል ሐል ወደ ተፍሲራችን እንመለስና እንግዲህ ለዚህ ኮሜንት ብትሰጡልኝ ደስ ይለኝ ነበር ግን ግዜና እናጠፋ እስቲ እንቀጥል ትንሽ እንቀጥል 10 ደቂቃ አሁን ስለ ተውራት ተናገረ አላህ ስለ ኢንጂል ደሞ ፈህኩሙ ቢልኢንጂል ብሎ ተእዛዝ ሰጠ ሶስተኛ ሃይማኖት እስልምና መጣ እንግዲህ ثم ثلث بالقران فقال سبحانه وتعالى وانزلنا اليك الكتاب بالحق لك اند توراتنا اند انجيل قران اوردن له لك اند انجيل دوم قران مصدقا لما بين يديه من الكتاب يعني بتوراتنا بانجيل يامنال ما نو يامنو مجمريا نبياتش صلى الله عليه وسلم بتوراتنا بانجيل يامنالو جدتا نو ثانيا قران راسو سلا انجيل الناس سلا تورات حق انت يناغرال ايه معناته نو وانزلنا اليك الكتاب بالحق مصدقا لما بين يديه من الكتاب ولكن مجرشا من على الله سبحانه وتعالى كقران بفيت ينبروا 313 رسولوچ يمطواچو كتبوچ بمولو چمکن بمولو تقلل لرگن ومحيمنا عليه قرآن نو ياتقللو تقلل لأخون ينبروت مسحافوش بمولو اي سرابات شوم مكنياتهم يبلاي النت يتسطو تقلل لأ بمولو كتابوش يتسبسبو بات مسحاف قرآن نو عليه ومحيمنا عليه. طيب من لارقى قيتاي فحكم بينهم بما أنزل الله. إذن بزيه قرآن فردهننا سون بزيه قرآن مرايلال نا محيمنا يمي بالنقر بدن بتردد محيمن مالت يعني إنجيل تورات صحف إبراهيم زبور ينبروت مسحفتو بمولو أتاكالو لو انتني أدرقى دروا يالكواتش لاستوسات شوان دموش علماتش منالو الله سبحانه وتعالى أنزل كتب بزو مصحفت أورده برسلوش قال الله النزي كتبو شالو تقلالا بأرات كتب تتقللو عليه تورات إنجيل زبور قرآن بالنزي أرات تتقللو عليه أراتهم مصحفت دمو بقرآن تتقللو عليه بقرآن تقلل بلو بقرآن وردو إشي قرآن راسو بمولو قرآن سلاسة جزو بأند سورة تتقلل عليه اللي هي سورة الفاتحة الحمد لله رب العالمين الرحمن الرحيم راسوا سورة الفاتحة بأند آيات تتقللش عليه من دنج إياك نعبد وإياك نستعين. إذن جميع الكتب جميع الأنبياء سماينا مريت يفتري رسول يورده نبيوش يلاك لزيج آية بيتشانو الله إياك نعبد وإياك نستعين توحيد لزينا يلاكات شوننا سلزي يعني مهيمنا ومهيمنا عليه فاحكم بينهم بما أنزل الله. قال القرآن أيضا مصدقا لما بين يديه من التوراة والإنجيل لكن هو مهيمنا لجميع الكتب ليس للتوراة فقط والإنجيل بل لكل الكتب. ومعنى مهيمنا ناسخا لجميع الأحكام ينبروا بقرآن بنتنوا بإنجيل بزبور بمن يوم كتاب ينبروا هقوشنا دنبوش بمولو تسرزوا بقرآن وطوها المالتنو التي في الكتب والتي لا تتماشى مع القرآن. فالقاعدة أهون أنده قال لي أنده قال لي أنده مسسوا لي قال لي قاعدة السنة اسمه من إلال ما وافقه القرآن أخذناه أن تثوب توراة كون ذي هلالي لنيال بإنجيل كون ذي هلالي لنيال إيش يقبلوا له أهون كقرآن قاية يزونا قرآن كدقفوا يقبلوا له قرآن كدقفوا كنفقوا دمو نفقوا له. لمن؟ لأن القرآن مهيمنا قرآن يبراي النتي اللونا هلون يتقال لسلهوني وما لم يوافق عليه تركناه وما سكت عنه سكتنا عنه. قرآن الدقفوا قرآن التصرروا زم على قرآن إن يمزم النلالين كذلك طلبنا عليه ولا تتبع أهواءهم عما جاءك من الحق يا محمد صلى الله عليه وسلم بالنسوش إن قلات أننا بالنسو أستيعت إن دات تهيد إن دات تالو له يا قرآن النقر بيتشا تكتل عليه أهن ربعة العدوية يالتشو نقر أهن متى لكل جعلنا منكم شرعة ومنهاجا ولو شاء الله لجعلكم أمة واحدة ولكن ليبلوكم فيما آتاكم لك أسوان للشون أنكدي. الله سبحانه وتعالى لهلهم رسلوش لهلهم نبيوش ويمدمو لهلهم هزبوش مالتنا يا موسى هزب يا عيسى هزب يا نوح هزب لهلو ييراسو شرع درقلت يعني شرعا واحدا ولكن لحكمة يعلمها الله هلوكو عند شرع اللي يرقو يتشل نبال الله لكن السو لم يوكو نقر لابتلاء إيان داندو نبي يراسو شرع هذا الرقلت إلا في العقيدة بتوحيد إن الله نبا من ملكتنا بتوحيد قن هلوم نبي يشرو السلوك عند أين التوحيد نو إما يستمرو ولكن بشرع قن لا بزوء ليونتا لي إنا فاستبقوا الخيرات إلى الله مرجعكم جميعا فينبئكم بما كنتم فيه تختلفون. ننت أمة محمد بقرآن تملكتوا لترسرا تندرقوا يعني تسابقوا وردرارقوا تشكلوا ويعني ترسرا لمسرات بقى بزونت فززات تبلوا يعني طلو طلو سراون سرو إلى الله مرجعكم درشات شو يمدمو يمتمل سوتون الله نو هلاتشم إيان دان رسو بك أبرو سلمي قبا فينبئكم بما كنتم فيه تختلفون أهون نتركنا مساساب بيالاتشو نقر هلو الله استكاكلو فردو سلمي ساتبت نقي تتنققو إلى يا أخوة في هذه الآيات بداية من رقم 44 إلى 50 يتكلم سبحانه وتعالى في الأديان الثلاثة بصوص تهيمانة نو انتن ميلو وأخيرا قال لكل جعلنا منكم شرعة ومنهاجا لهلا تشدمو ليان دان دا تشو يمسماما لموسى لهزب يمسماما شرعة وردلت لعيسى لهزب يمسماما شرعة وردلت يمسمامو بتوحيدنا باندان دي أخلاقنا يتأبا يدسيبرين نغر يسمامالو جن باندان دي هجوشنا دنبوش يان دان دو رسول يراسو هجنا دنبنبرو نعم انجدي نانتي وندموشنا هوتوش أيتاتشوال سمتاتشوال يهودوش انديت مسحفاتشو اندك أيرو رجم ينبرو زنا يدرقو سو قدقوات تقفر لت كزوهلا اندم يدبدب ያለው በይሁድነት ሰርዘው ደልዘው እንዳጠፉት አውቀናል አይደለም طيب من اجل اشرافهم لنغوسوچና ለባለበትን ሲሉ ቀየሩት አሁን የክርስቲያኖች ደሞ አንዳንድ መጻፍ ሳነብ አንድ ነገር አገኘሁ ይገርማቸዋል የሩን አን النصارى ስለ ክርስቲያኖች ደሞ ሲናገሩ ጾማቸው 30 ቀን በረመዳን ነበር ይሄን ደሞ ምስክር አንፈልግለትም الله بالوال يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم كنا انتبه في تنبروت يفردنا باتشو يرمضان صوم ثلاثة كان ان انتم بزيح عنا تفردوا باتشو لنا صوموا عليه اشي اهوني هن نقاري صوم نبر فكريستيان لسنت امت لسنت متو امت بزيح عنا تصوموا نبر لكن عند نغوس متى نزا كريستيان تسبسبو نغوساتشن هوي او ايه اصوم قدايكو بتقام تأنكري كبدي الچال نوم اللم يالتس احاي بإساتي تكاتلن كان كتواتس كماتا اتبلو هوني وهاي تمانال مبلات نفلقالن اللناتشن قواتشن دكم كميلال الناتنش مشاشال بيدرق ببتالي نغوسو قدي عديسنو اندي وددنا حزبو اندي كتلو بلو كيسا هستنا مهوران اكالات بمولو سبسبو لمن تنشان نشاشلو مسل الشي قيتاي نشاشلو علو كزاو هلا تسبسبو تمكاكرو من ادرقو بلو كانو يج امرالو كانو كسلاسا كان ارباك اني هون ارباس او مالتنو مقبو دمو يكنس لمسالي شرو يبلا انجرا يبلا بيانتو قطلا قطلنا فرافري هلو النبلا وها من نتطا بس بتام تقامي كم يهونوت وتت سغا چوما انقلال يمساسروت نغرغن انكلكل لاربا كن انكلكلالو انا ياو اهون كومبنسيت انتن ادرغو معناتنو كومبرومايز انتن يعني يميتكمن نغر بزو لاربا كن نسارف كسو ግን ሆዳችን እንዳይቆርጠን በራብ እንዳንቀጣ ግን የፈለግነው ንብላ ወሃን ተጣና ሳርፍ እንደፈለግ خلاص አንጨበጨውለትና ይሄን ነገር ተቀየረ ማለት ነው 30 ቀን ረመዳን ከመጾም 40 ቀን ሆነ ስለዚህ ከምን ከምን ድነው ከስጋ ከጮማ ከምን ከምን ወተት እንከልከላሉ خلاص በዚህ ጸደቀ ማለት ነው اذا ይገርማቸው الحقيقة በዚህ አይነት ነው እንግዲህ የእንጂሎችنا የተውራቶች الله ያወረደው አይገኝም አሁን ተውራትና እንጂል الله ያወረዳቸው የሉ አንዱ ንጉስ ይመጣል ሊወደድ ሲል አንድ ነገር ይሰርዛል ሌላ ንጉስ ይመጣል ሊወደድ ሲል አንድ ነገር ይጨምራል መጻፉ ተበላሸ اذن الله መጨረሻ ምን አለ يا محمد وان احكم بينهم بما انزل الله ولا تتبع اهواءهم واحذرهم ان يفتنوك انت بالقران قد ابل انداتلوه انداساستو عن بعض ما انزل الله اليك فان تولوا فاعلم ان ما يريد الله ان يصيبهم ببعض ذنوبهم እንቢ ብለው ጀርባቸውን ከሰጡ ምንም ነገር ቅር አይበለ እነሱ እንደዚህ ጀርባ ለአላህ ጀርባ ሲሰጡ እሱ ደግሞ በደም ባርጎ ነው የሚያስርቃቸው ምክንያቱም فانتولوا فاعلم انما يريد الله ان يصيبهم ببعض ذنوبهم ባደረጉት ወንጀል ባደረጉት መንፈግ አላህ ደግሞ ይነፍጋቸዋል በጣም يعني ያባራቸዋል አይዞህ አንተ ቀጥበል ይላል وان كثيرا من الناس لفاسقون ደግሞ የሚገርም ይሄ መሐመድ በዚህ አዱንያ አብዛኛው ሰው መስመሩን ትቶ የሚሄድ ነው اكثر الناس كافر اكثر الناس فاسق فاجر الله يودو سو والله بطات يمقطر نو بزي ونقول اللهم احشرنا مع قله القله كنزا تقيت يونه سوت كنسو ارض المحشر كنبياتنا كمساسلوت اسقمن نو منلو كذا يغرم على الله سبحانه وتعالى اف حكم الجاهليه يبغون ومن احسن من الله حكما لقوم يوقنون يجاهلينا يعني ادب بيسيونو عقل يالو يسون حقنا ميفلغو سماينا مريت يفطرو جيتا يسو حقنا دم بان نفلغ ميلالو انغدي هيدو عليه كذا علماءوچين سيفسرو منالو مسلاچو الله سبحانه وتعالى ببرق يقطال باسات يقطال بغرف يقطال ببشتا يتقال بدهنت يتقال كل نغر لقطع هيشلال اكبر قطات جنالو كبد قطات جنالو ان يقلق قلبك عن الحق لبه زغت تارغو حق انداتاو كادرغه بتام تلقو قطات يهنوالو لبه يزغوال قال الله سيبال بقى ايسمام تككلنياو منجد نو ستبال ايسمام انا ودغرا ودغرا ودغرا ارغه كذا مجرشا جهنم اسكمتغبا الله جمدون كتوله يهتلقو قطات نوالو الله نجاي بلننا اف حكم الجاهليه يبغون ومن احسن من الله حكما لقوم يقنون الى الله سبحانه وتعالى مجرشاو سلازي الله سبحانه وتعالى بعد كل هذا بدا الله يحذرنا نحن امه محمد من اليهود والنصارى فقال يا ايها الذين امنوا لا تتخذوا اليهود والنصارى بلي جمرال لكن اسكزي درس كالكو يبقاني المسلني اهون انغدي انانته كومنت يمسطوت يمچمروت استيچمرولين تناغرو سلنزي الى الله مايك لنانته وبارك الله فيكم